على أشرف الأنبياء والمرسلين حبيب رب العالمين وإمام المتقين محمد بن عبد الله عليه أفضل الصلاة وأتم السلام، وعلى من استن بسنته واقتفى آثاره إلى أن يرث الله الأرض ومن عليها. السلام عليكم ورحمة الله وبركاته. يسمى يا جماعة يسمى. الحمد لله رب العالمين، وإن شاء الله تعالى الله فكاد يهوننا انكفاتهم وسواسهم كونكشنهم الله يسامر لنا. زار إن شاء الله حلاوة الإيمان بمن زريا لنا لن حلاوة الإيمان يا إيمان طعم إن لكل شيء حلاوة لما نيوم نجر كله تفتن اللو لذا اللو جنت أمنا لذو يزيج حياة الدنيا ويمدقمو نفسية كن يمياس دستري هوني چلال. وأفضل الحلاوات على وجه الدنيا بدنيا قصتها لاي سن نور تافاج كم يبالو نقراتو جهلو تافاجو حلاوة الإيمان يا إيمان انت أمنو يكمسوت سيناجرو ان دليل او طعم ايدلم حلاوة الايمان لمهونو ايمان طعم اللوي كتبالا او نبياتنا عليه الصلاة والسلام اندياو ملكتوچو قلصو اسكمتوتال مكم ايمان لاين يعلنو كايمان طعموچ مكاكلم اهون ليازنور يتيايز نجر سلالنا ويهن الرأس يمرد كلها إن شاء الله. نبيه صلى الله عليه وسلم يلالو ثلاث من كنا وجد بهن حلاوة الإيمان سوست نجراتوش يالو اللتسو يا إيمان تأم يا إيمان لذة تفتنا وياقين يوالالو أن يكون الله ورسوله أحب إليه مما سواهما الله أنك يا الله ملكتني كليلوچو أبلطو ليوداچو نو الله أنك يا الله ملكتني كهلم نجر كمانم كمنم بلا يعدرغو كوددده يعني يا إيمان طعمو بلبوست يتاوقوال هلتني وأي يحب المرأة لا يحبه إلا لله عندن سوسي ود لا الله بلو مودد ثالثا أن يكره أن يعود في الكفر بعد إذ أنقذه الله كما يكره أن يقذف في النار الله ككفر كشرك ككهدة كادان وبهالا ودأسات مورور يميت ألا ويهل ወደ ኩፍርና ወደ ሽርክ መግባትም ሊጠላ ነው ኢንሻአላህ ዛሬ በእነዚህ ሶስት ነገራቶች እየተሽከረከርን እንቆያለን አይኩን አላሁ ወራሱሉሁ አህበ ኢለይሂ ሚማ ሲዋሁማ አላህ እና የአላህ መልእክተኛ ከምንም ከማንም በላይ አብልጦ መውደድ አለበት ያኔ የኢማንን ጣዕም ሐላዋው ጥፍጥናው ያገኘዋል طيب هلج كهلو ما بلت أهمان إنه متودو بيبال الله إنه ميرو عدل جن نو وي رياليتي وسيتاي جن ليلان مكنياتو مفتن يالو الله سبحانه وتعالى يورداتو آياتو شالو صحابة مرضوان الله تعالى عليهم وارضاهم آيات الامتحان يفتنا يتست አንቀጾች ብለው ይጠሯቸው የነበሩ አንቀጾች አሉ። አላህና የአላህ መልእክተኛ መውደድ፣ አላህ ስብሓነሁ ወተዓላ ለምንድን ነው የምንወደው? ነገ የውመል ቂያማ ጀነት እንድንገባ ብቻ አይደለም፣ አስቀድሞ ለዋለልን ውለታ ራሱ አላህን ወደን አላህ በሚገባ መልኩ ልንገዛው የግድ ይላል። አንደኛ አላህ ስብሓነሁ ወተዓላ ሰዎች አድርጎ ፈጥሮናል። ሁለተኛ አስተዋይ አድርጎ ፈጥሮናል። ስንት አቅላቸው የማይታዘዛቸው ሰዎች አሉ። ስንት አቅላቸው ወደ ሌላ ነገር ወደ ሌላ ጎዳና የወሰዳቸው አሉ። እኛ ወደዛ አልወሰድንም። እስከና አካቴው አቅል የሌላቸው ደግሞ አሉ። ሲወለዱ ጀምሮ ሞኞች ሆነው ይወለዳሉ። ሱብሓነላሂ አልከሪም። ሌላኛው አላህ ሱብሓነሁ ወተዓላ ሀያአ ለና አስባብ ድኹል ኢለል ኢስላም፣ ወደ እስልምና የምንገባበት ምክንያቶች ሁሉ አገራለን። ስንትና ስንት ዓለምን የሚቆጣጠሩ በዓለም ዙሪያ ላይ የሚሽከረከሩና የተለያዩ ነገራቶች የሚያንቀሳቅሱ የሚያከናውኑ፣ ግን የእስላም መንገዱ የጠፋባቸው ስንትና ስንት ሰዎች አሉ። ስንትና ስንት ሰዎች አሉ። ለዚህ ሲባል አላህን ልንወደውና አላህን ሱብሓነሁ ወተዓላ በሚገባ ሁኔታ ልናመልከው ከሁሉም በላይ አብልጠን ልንወደው ይገባናል። ሌላኛው እኛንስ የፈጠረን አላህ አይደለ? አላህ ሱብሓነሁ ወተዓላ ካልነበርንበት ዓለም ያስገኘን። ያስገኘህ አካል ከሌላው ሁሉ አብልጠህ ካልወደድከው ሞኝነት ነው። እንዲያው ወደ እምነቱ ሳንገባ እንዲያው በአቅላችን እንኳን ስንጓዝ ማለት ነው። የአላህ መልእክተኛስ ዓለይሂ ሰላቱ ወሰላም ነተቀረቡ ኢላ ላህ ስብሓነሁ ወተዓላ ብሑብ ረሱሊሂ ዓለይሂ ሰላቱ ወሰላም፣ አላህ ወደ እኛ የላካቸው መልእክተኛ በመውደዳችን ወደ አላህ እንቃረባለን። እዚሁ ላይ ቆም ብለን ማየት ያለብን ወሩ ያለንበት ረቢዕ ልአወል ነው። ሰዎች ምን ይሉናል? በመጀመሪያ ደረጃ ስማችን ዋህብያ ብለው ነው የሚጠሩን አይደለ? ዋህብያዎች ነቢያችንን አይወዱም ይላሉ፣ ዓለይሂ አፍዶል ሰላት ወአዝከ ሰላም። ግን ሑቡ ነቢይ ሰለላሁ ዓለይሂ ወሰለም ምርጫ ውስጥ የሚገባ አይደለም። ልውደደው አልውደደው የሚል አይደለም። አምኛለሁ አላመንኩም ነው። ስታምን አብሮ ከኢማኑ ጋር ተቀላቅሎ አብሮ የሚቆይ ነው። አብሮ ተቀላቅሎ የሚመጣ እንደመሆኑ መጠን እንዲያው ከቻ ያኒ ከምርጫ ውስጥ እንኳን አይገባም። ሑቡ ነቢይ ሰለላሁ ዓለይሂ ወሰለም ማዓ ሑቡ ላህ ሱብሓነሁ ወተዓላ። ኢዛ አሕበብተ ላህ አሕበብተ ኩለ መን አርሰለሁ ላሁ ሱብሓነሁ ወተዓላ ምን ሑቢከ ልላህ። ወላሂ በጣም የሚገርመኝ ነገር ሶስቱ ስናነጻጽራቸው ስናስተያያቸው በአንድ ነገር ውስጥ የሚሽከረከሩ ናቸው። ኢዛ አሕበብተ ላህ ሱብሓነሁ ወተዓላ አሕበብተ ረሱለሁ ወአሕበብተ ዲን ላህ ወሸርዐ ላህ ወከሪህተ ድደህ ወአሕበብተ ልሙእሚኒን ሊአነሁም አመኑ ቢማ አመንተ ብህ። አላህን ስንወድ አላህን ሱብሓነሁ ወተዓላ ስንወድ ከአላህ ጋር የተያያዙ በሙሉ እንወዳቸዋለን። ነቢያችንን የማይወድ ሰው፣ ዲን አልኢስላምን የማይወድ ሰው ወይም ሙእሚኖችን የማይወድ ሰው ዋናው ላይ ነው የተበላሸው። ከላይ ከአላህ ጋር ትስስሩ ብዙም የጠበቀ አይደለም ማለት ነው። አንድ ወንድማችን ከተብሊግ ጀማዓዎች አንዱ ነው እየቀሰሰኝ ባለፈው ሱብሓነላህ አምሩን ዓጂብ የሆነ ደስ የሚል ምሳሌ ሰጠኝ። ዋናው ከያዝክ ሁሉም ነገር ያንተ ነው በሚል ዙሪያ ላይ እያጫወተኝ ነው። አንድ በጣም የናጠጠ ቱጃር ሀብታም ስቶሩ ከፈተና ወርቁ፣ ብሩ፣ ልብሱ፣ ሁለመናው፣ የሚበላው የሚጠጣው የተከማቸበት ትልቅ ካዝና ውስጥ ምስኪኖች ሁለት ምስኪኖች ጠራና ግቡ፣ የፈለጋችሁት በሙሉ ይዛችሁ ውጡ አላቸው። ዊዝን ፋይቭ ሚኒትስ በአምስት ደቂቃ ውስጥ የፈለጋችሁት በሙሉ ይዛችሁ ውጡ አላቸው። አምስት ደቂቃ ከሞላ በኋላ ደወሉ ይደወላል። በእጅህ የያዝከው ብቻ ነው እንጂ ከዛ በኋላ ማንሳትም አትችልም ተባለ። ኦኬ አለ። ኦኬ አሉና አንደኛው ምስኪን ደሃ ተስገብግቦ ልክ በሩ ሲከፈት ዘሎ ገባ። ዘሎ ገባና የሚበላ ሲያይ የሚበላው ሰብስቦ ሰብስቦ ዞር ሲል ወርቁ ተከማችቷል። የሚበላው ጣልና ወርቁን ተሸክሞ ሲሄድ አልማዙ ደግሞ አንድ ቦታ አለ። ይሄኛው ጥሎ አልማዙን ሲሰበስብ ያ በቃ ሁሉም የሚያጓጓ ነበረና አንዱ እየጣለ አንዱ ሲያነሳ አንዱ እየጣለ አንዱ ሲያነሳ በስተመጨረሻ በጣም ውድ ውድ የሆኑ ዳይመንዶች አየና የያዘ ወርቁ ብሩ ምናምኑ ዘርግፎ ወደ ዳይመንዱ ለመያዝ እየሮጠ ያለ ደወሉ ተደወለ። ደወሉ ተደወለና ሲደወል ያ ደሃ ምን ሆነ? ባዶ እጅ ወጣ። ባዶ እጅ ወጣ። እዚህ ዓለም ዱንያ ላይ ያሉ ማተሪያዊ ቁሳቁሶች ላይ ፎከስ የሚያደርግ ሰው ባዶ እጅ ወጣ ማለት ነው። አንደኛው ብልጥ ነበረ። ግባና የፈለግከው ያዝ ሲባል ስንት ደቂቃ ነው ያለኝ አለው። አምስት ደቂቃ። ኦኬ እደርሳለሁ አለና በሩ ላይ ቆመ። በሩ ላይ ቆመ። ባለቤቱ እዛው ቆሞ ያየዋል። አንተ ሰውዬ ሞኝ ነህ እንዴ? ሶስት ደቂቃ ብቻ ቀረህ አለው። አለኝ ሰዓት አለኝ አለው። ከዛ በኋላ አንድ ደቂቃ ብቻ ነው የቀረህ አለው። ምንም ችግር የለም ሰዓት አለኝ አለ። 30 ሰከንድ ብቻ ነው የቀረህ ሲለው ባለቤቱን ዘሎ ቅፍ አረገው። ባለቤቱን ቅፍ አደረገና ደወሉ ተደወለ። እህ ሲለው በቃ አንተን ይዣለሁ አንተ የኔ ነህ አለው። እዚህ ውስጥ ያለ በሙሉ የፈለጋችሁት ውሰዱ አይደል የተባለው? በቃ አንተ የኔ ነህ፣ ያንተ ንብረት በሙሉም የኔ ነው አለው። ከዛ ሰውየው ሱብሃንአላህ ከሪም እንግዲህ ሰውየውን ያዘ ማለት ነው። ሰውየውን ይዞ በቃ የኔ ነህ አንተ አለው። ሱብሃንአላህ። አላህ ሱብሃነሁ ወተዓላ ኻሊቁ ሰማዋቲ ወልአርዲን ምድርና ሰማይ የፈጠረ በምድርና በሰማይ መካከል ያሉ በአጠቃላይ የፈጠረ አላህዬ አንተን ይዣለሁ ካልክ የአላህ ስብሓነ ወተዓላ የፈጠራቸው ሀብቶች በሙሉ ያንተ ናቸው፣ በሙሉ ያንተ ናቸው። አምሩን አጂብ ወላሂ፣ በጣም ነው የገረመኝ። እንግዲያው እኛ ችግራችን ዋናው ትተን ማቴሪያል ላይ ፎከስ ስናደርግ ነው ነገሩ ሁሉ ብርሽት ሽት ያለው። ፕላስ ማቴሪያሎቹ ከዋናው አስረሱን። አንድ ሰው በዓለም ዱንያ ላይ ምርጥ ምርጥ የሆኑ ሀብት ካለው ምርጥ ምርጥ የሆነ ነገር ካለው አላህን ከማምለክ ለአላህ ስጁድ ከማድረግ ስጁድ ቢያደርግ እንኳን የስጁዱ ጣዕም አጥቶት ንብረቴ ካሁን ካሁን ይዘረፍ ይሆን ኪሳራ ውስጥ ገባ ይሆን እያለ እንደ ሀብታም የሚጨነቅ ሰው የለም። ዋናው ሀብት የሰጠው ሰው ሀብቱን የፈጠረው ሀብት ከማግኘቱ በፊት ሱብሓነላህ ባል ወደ ዓለም ዱንያ ከመምጣቱ በፊት ያኒ ፊ ቀራሪ መኪን በጣም ምቹ በሆነ ቦታ ላይ አስቀምጦ ሲመግበውና ሲንከባከበው የነበረ አላህ ሱብሓነሁ ወተዓላ ከሁሉም በላይ ሊወደውና ያኒ ሊያመልከው ይገባ ነበር። ኢንሻአላህ አብሽሩ። ፋቂዱ ሸይ ላ ዩዕጢህ ይባላል። አንድን ነገር ያጣ ሰው ሰጪ መሆን አይችልም። ብዙም አትከፉባቸው፣ ይልቁንስ እዘኑላቸው። ወላሂ እኔ በጣም ያሳዝኑኛል። አንደኛ ቅጥል ብለው ነው ሐቅ ሲተላለፍ ሲያዩ ኢዛ ዙኪር አላህ ወህደህ እሽመአዘት ቁሉብ ለዚነ ላ ዩእሚኑነ ቢልአኺራ። እነዛ በአላህ በመጨረሻ ቀን ያላመኑ ሰዎች ሙእሚኖች ያልሆኑት አላህ በብቸኝነት ሲወሳ ሲያዩ ሰውነታቸው በሙሉ ይኮመታተራል፣ ይጨማደዳል። ወኢዛ ዙኪረ አለዚነ ሚን ዱኒሂ ኢዛ ሁም የስተብሽሩን። ከአላህ በታች ያሉ ሲወሱ ግን ዘና ይላሉ። ዳዕዋቸው አላህን ትታችሁ ኢየሱስን ተቀበሉ እያሉን ነው። ወኢዛ ዙኪረ አለዚነ ሚን ዱኒሂ ኢዛ ሁም የስተብሽሩን። طيب እዘኑላቸው والله እዘኑላቸው الحمد لله رب العالمين እኛም በእውቀታችን በጥበባችን በኃይላችን አይደለም እስልምና ላይ የገባ ነው برحمه الله وفضله وجوده وكرمه الله አዝኖልን الله سبحانه وتعالى ለግሶልን ነው ቀናው መንገድ ይወፍቃቸው እነሱ طيب በኋላ ሰውየውን ያዘና ሁሉም ሀብቱ የራሱ አደረገ አላህን የያዘም የአላህ ንብረት በሙሉ የሱ ናቸው ነቢያችን صلى الله عليه وسلم عند حديث الله شو من دنو ميلوت من كانت الدنيا همه من كانت الدنيا همه شتت الله أمره وجعل فقره بين عينيه ولم يأته من الدنيا إلا ما كتب له دنيا يهول جزيج إنك أتوادرق ويعززو شتت الله أمره ነገረ መናው የተበታተነ ይሆናል የሚያዝ የሚጨበጥ ያጣል وجعل فقره بين عينيه ደህነቱም የሁለት አይኖቹ ማረፊያ አድርጎ ያስቀምጥለታል ሁሌ እንዳልደህይ ያለ እየተሰቃየ ይኖራል ولم يأته من الدنيا إلا ما كتب له كدنيا دمكو الله يصافلته እንጂ ምንም ላያገኝ እኮ ነው ምንም ላያገኝ ومن كانت الآخرة همه جمع الله شمله وجعل غناه في قلبه وأتته الدنيا وهي راغمة چنكتو حسابو بمولو آخران يادرق سو كالله قار بمن ملكو لكنا الله ين بمن أدرقي لاملكو بمن أدرقي لكزاو بلو چنكتو هاي هارا ساعت يا اخيرا جنكت يا درجسو الله سبحانه وتعالى جمع الله شمله نجر منه كله يتسبسب يا درجلتا وجعل غناه في قلبه حبتم بقلبه است يا درجوال اغني ما طام حبتام لو سويو ده يعني ايمان يللو حلاوه الايمان يللو لذه الايمان يللو سوكو بياغنم بياطام كلهم دهالو أما حلاوة الإيمان يالله سو بياغنم هبتامنو بياتام هبتامنو كل جزي هبتامنو ميهون وآتته الدنيا وهي راغمة دنيا مسات تود متألت اللي قالوا نبي صلى الله عليه وسلم لمن دنو سات تود متألت لسو نواي تفترجو مجمر يعونو الله سبحانه وتعالى هو الذي خلق لكم ما في الأرض جميعا الله بلو مالتو كو ياكو نو بمدر قصتا لا يالو باتك علي لن انتي فتر اللاتشو بمدر لا يالو هابتوش بمولو لما انتي فتروت لن يا انياس لما انتي فتر وما خلقت الجن والإنس إلا ليعبدون اني اللي عمل كنجي للي لالفتر كواتشوما انجد يو ايمان ناطبك ان سنيز هلو منقر ينيا يهونا وأما محبة رسول الله صلى الله عليه وسلم لا كما يزعمه الزاعمون لا كما يدعيه المدعون تكراكاري سووش يمي كراكروت تموغاچوش يمي ماغوتوت چكچاكاوش يمي چكاچكوبت سايهون تككلن يا محبة النبي صلى الله عليه وسلم يالي اللوسو إيمانم يلو انكوانسي إيمان تعم لأغني كارتو ለምንድነው ነቢያችንን ሰለላሁ ዐለይሂ ወሰለም የምንወዳቸው አንደኛ ተቀርበን ኢላላሂ ሱብሃነሁ ወተዓላ በመحبه من ارسله الينا رسولا ወደኛ መልእክተኛ አድርጎ የላካቸው በመውደዳችን ወደ አላህ ሱብሃነሁ ወተዓላ እንቀርባለን ሁለተኛ ነቢ ሰለላሁ ዐለይሂ ወሰለም የኢማን ፓርት ናቸው ላ ኢላሃ ኢላላህ ሙሐመዱ ረሱሉላህ የእስልምናችን አንዱ ፓርት ናቸው በል من اركان الاسلام الاول የመጀመሪያው ሌላኛው بسببه اخرجنا الله سبحانه وتعالى من ظلمات الجهل والظلم والضلال الى نور الايمان وده ايمان برهان يوطانوكو يا يا الله ملكتنيا محمد صلى الله عليه وسلم سلمتانو ارله سبحان الله كلتات عندكن عمر بن الخطاب رضي الله عنه وارضاه ايهدو نبياتنا صلى الله عليه وسلم اجاتشو የዑመር ትከሻ ላይ ጣል አድርገው አብረው እየሄዱ ነው፣ ተቃቅፈው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ብቻ ሳይሆኑም ጥሩ ጓደኛም ናቸው። ጥሩ አባት፣ ጥሩ ወንድም፣ ጥሩ መልእክተኛ፣ ጥሩ አሚር መሪ፣ ጥሩ ሙሸሪዕ፣ ጥሩ ረሱል ዓለይሂ ሰላቱ ወሰላም በጣም ምርጥ ናቸው። በሁለመናቸው ምቹ የሆኑ ለትልቅም ለትንሽም ለወንዱም ለሴቱም በጣም ምቹ የሆኑ ናቸው። ዓለይሂ ሰላቱ ወሰላም ያያቸው ሰው ሁሉ ከኔ በላይ ማንም የሚወዱት የለም እስኪል ድረስ እስኪገምት ድረስ ነቢያችን ዓለይሂ ሰላቱ ወሰላም በጣም ለሁሉም ሰው ምቹ ነበሩ። እና ዑመር ብን አልኸጣብ ረዲየላሁ ዐንሁ ወርዳህ አቅፈዋቸው እየሄዱ ነቢያ ሰለላሁ ዐለይሂ ወሰለም ነቢያችን አቅፈዋቸው እየሄዱ የነቢያችን እጅ ሱብሓነላህ ካን ኢማጂን ኢት ሱብሓነላህ እስቲ ያኒ ከኔ ጋር እስቲ ያኒ ግንዛቤያችሁ ወደ ነቢያ ሰለላሁ ዐለይሂ ወሰለም ውሰዱትና አይሰማም ያ ጀማዓ ኦኬ ጻፉለት ወይም ጻፉላት ቢሲአይ ኢትዮጵያ ነቢያችን ዓለይሂ ሰላቱ ወሰላም እጃቸው ትከሻህ ላይ ጣል አድርገው እያወራህ ስትሄድ ምንድን ነው የሚሰማህ? የሚሰማን ምንድን ነው? ቢላሂ ዓለይኩም ያ ጀማዓ፣ እኔ ትከሻ ላይ ቢሆን ያረፈው የነቢያችን ሰለላሁ ዐለይሂ ወሰለም እጃቸው አቅፈውኝ እየሄዱ እያዋሩኝ ምን ይሰማኛል? ያ አላህ። በኋላ አሚሩ ልሙእሚኒን ዑመር ብን አልኸጣብ ረዲየላሁ ዐንሁ ወርዳህ በድንገት ያ ረሱለላህ አና ኡሕቡከ አላቸው። ዓለይህ አፍዶሉ ሰላት ወአዝካ ሰላም፣ አንቱ የአላህ መልእክተኛ እኔ እኮ ወደወታለሁ አላቸው። ጠይብ አንተ የአላህ መልእክተኛ እኔ እኮ ወዱሃለሁ አላቸው ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ። በኋላ ነቢያችን ዓለይሂ ሰላቱ ወሰላም አክተረ ሚን ወለዲከ፣ ከልጅህ የበለጠ? ቃለ ነዓም አክተረ ሚን ወለዲ ያ ረሱለላህ፣ ከልጅህ የበለጠ ወደወታለሁ አላቸው። አክተረ ሚን አህሊክ፣ ከቤተሰቦች የበለጠ? ቃለ ነዓም አክተረ ሚን ማሊክ፣ ከሁሉም ነገር አብልጬ ወደወታለሁ አንቱ የአላህ መልእክተኛ አላቸው። በኋላ አክተረ ሚን ነፍሲ ካሉት፣ ቃለ ላ ሱብሓነላህ፣ ሙጃመላ የሚባል የለም፣ ለይምሰል የሚያወሩት ነገር የለም፣ ቢያወሩትም ደግሞ ወሕይ መጥቶ ያጋለጣቸዋል። ቃለ ላ ዑመር ረዲየላሁ ዐንሁ ወርዳህ እውነታውን ነገራቸው። ከራሴ በላይ እንኳን አልወድሁም አላቸው። ዓለይህ አፍዶሉ ሰላቱ ወአዝካ ሰላም ወረዲየላሁ ዐን አሚር ልሙእሚኒን ዑመር ብን አልኸጣብ ረዲየላሁ ዐንሁ ወርዳህ ከራሴ አብልጬማ አልወድወትም ሲላቸው፣ ኢዘን ላ የኩሙሉ ኢማኑከ ያ ዑመር፣ አንተ ዑመር ከራስህ በላይ አድርገህ ካልወደድከኝማ ኢማንህ ሙሉ አይደለም አሉት። ኢዘን ለየኩሙ ለኢማኑክ፣ ኢማንህ አይሞላም። ኢማንህ ሙሉ እንዲሆን ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ከራስህም በላይ መውደድ አለብህ አሉት። በኋላ ኢዘን ለየኩሙ ለኢማኑከ ያ ዑመር ሲሉ ነቢ ሰለላሁ ዐለይሂ ወሰለም ለአሚር ልሙእሚኒን ዑመር ብን አልኸጣብ፣ ዑመር ያ ረሱለላህ አልአን ኡሕቡከ ሐታ ሚን ነፍሲ አላቸው። አሁን ከራሴም በላይ ወደወታለሁ አንቱ የአላህ መልእክተኛ አሏቸው ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ፣ ከራሴም በላይ እወዱሃለሁ አሁን አላቸው። በሚላቸው ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም አልአነ ከሙላ ኢማኑከ ያ ዑመር፣ ዑመር አሁን ኢማንህ ሞላ አሉት። ሱብሓነላህ። በሌላ ጊዜ ልጃቸው ዓብዱላህ ብን ዑመር ረዲየላሁ ዐንሁ ወአርዳህ በዛች ቅጽበት በዛች አጭር ሰዓት ከራሴ በላይ እንኳን አልወድሁም ብለህ ስታበቃ መልስህ ከራሴ በላይም እወድሃለሁ ማለትህ ምን ትዝ ብሎ ሆኖ ምንድነው ወደዚህ ደረጃ ላይ ያደረሰ አላቸው ልጃቸው አብዱላህ ብን ዑመር ለአሚር ልሙእሚኒን ዑመር ብን ልኸጣብ ረዲየላሁ ዐንሁ ወአርዳ በሚላቸው ጊዜ ወላሂ አሰብኩኝ አሉ ዑመር ብን ልኸጣብ። በመጀመሪያ ደረጃ ፊ ظሉማት ልጀህሊ ወደላል ነበርኩኝ አሉ። በነቢዩ ሰለላሁ ዐለይሂ ወሰለም ምክንያት ኢላ ኑር ልእስላሚ ወልሁዳ መጣሁኝ አሉ። የውም ልቅያማ ደግሞ ሳስበው ከራሴ በላይ ነቢያችን ያስፈልጉኛል አለ። ለምን? ሻፊዑን ሙሸፋዕ አማላጅ እኮ ናቸው፣ ምልጃቸውም ተቀባይነት ያለው አማላጅ ናቸው ነቢያችን ሰለላሁ ዐለይሂ ወሰለም። የዛን ጊዜ እኔ ራሴን ከምወደው በላይ እሳቸው መውደድ እንዳለብኝ ተረዳሁ ተገነዘብኩኝና አልአን ኡሕቡካ ሐታ ምን ነፍስ ብያልኳቸዋል። ይህ አይነቱ ሽዑር ነው ከኛ የጠፋ። ይኸዋል ኢኽዋ ወልአኸዋት ወንድም እህቶቼ፣ ወላሂ ሐቂቀተን እኛ ለውላ ረሱሉላህ ሰለላሁ ዐለይሂ ወሰለም ለኩና ፊማ አልከፈራ ሁም ፊህ የቲሁን ከፈራ አልሙሽሪኩን የሚዋትቱበትና የሚዋልሉበት ውስጥ ገብተን ነበር ምንዋልለው ምንዋትተው። ኢላ ኑር ልኢስላሚ ኢላ ሀድይላህ ወሸርዕላህ ሱብሓነሁ ወተዓላ ወደ አላህ ድንጋጌ መምጣት አንችልም ነበረ ለውላ ረሱሉላሂ ዐለይሂሙ ሰላቱ ወሰላም የአላህ መልእክተኞች ባይኖሩ ኑሮ። አላህ ስብሓነሁ ወተዓላ ከመካከላችን መልእክተኞች እየመረጠ ባይልክልን ኑሮ ምንም ነገር ጨለማ ውስጥ ነበረ የምንኖረው። አላህ ምን እንደሚወድና ምን እንደሚጠላ አናውቅም ነበረ። ሊዛ ኑሕቡ ረሱለላሂ ሰለላሁ ዐለይሂ ወሰለመ ጁምለተን ወሙሐመድ ብን ዐብድላሂ ሰለላሁ ዐለይሂ ወሰለመ ኻሳ። በጥቅሉ የአላህ መልእክተኞች በአጠቃላይ ወደ ምድር የተላኩ ነቢያቶች በሙሉ ከአላህ እንደተላኩ እናምናለን፣ እንወዳቸዋለንም፣ በጥቅሉ እንወዳቸዋለን። ኻሰተን ነቢያችን ሰለላሁ ዐለይሂ ወሰለም ወደኛ የተላኩ መልእክተኛ በተለይ። ለምን? ወደኛ የተላኩልን ብቸኛ ነቢይ እሳቸው ናቸው ዐለይሂ ሰላቱ ወሰላም። ከሌሎቹ ለየት ያለ የዘር ሐረግ የለን፣ የምንም ነገር ግንኙነት የለን። ሁሉም የውጭ ናቸው፣ ኢትዮጵያውያን አይደሉም። إذن نحب رسول الله صلى الله عليه وسلم أكثر من نفسنا وأكثر من أهلنا وأموالنا. من مالت نويه ترقم من دنو أودات شوالو بلن سمات شو سين نسا مالكس ويمدقمو لدتا شو سي درس مجأفر نو محبة ومقلجاو ويمس من دنو. محبة النبي صلى الله عليه وسلم يا رسول الله أحبك أكثر من نفسي وأهلي ومالي وعرضي بلن ككمن. يا نبياتين صلى الله عليه وسلم سنة كميك أربين جنزبيك ربين. يا نبي سنة كميك أربين بتسبو شيك ربين. يا نبي سنة كميك أربين كبريك ربين مالتنا. أحبك أكثر من مالي. نبياتنا صلى الله عليه وسلم يميت ألوتنا اندت الله يمياس مسلب به جنزب كالة جنزب ويكر كجنزب بلا يمت ودات جوكو هنا. يا نبياتنا من قرس النكتل كبراتين يتلكا مسلو يميس سمان كو هنا يا نبي سنة كم منتو كبراتين يكر عليه أفضل الصلاة والسلام. تحقيق محبة النبي صلى الله عليه وسلم بزيونو ميقلسو يا نبي سنة سنكتل نبياتنا سنمسل يا نبي عليه الصلاة والسلام ملئكت سنكتل يساتشو شريعة بتكبر سنناول يفلق سماي ودتاج مدر ودلاي بيقلب عبت أمونقان منم نقر يم الناس قدمو نقر عينورم تسفى يقرط أعداء الإسلام والمسلمين የሙስሊሞችና የእስልምና ጠላቶች ሁሉ አንጀታቸው እርር ብሎ ተስፋ ይቆረጡ። ቁል ሙቱ ቢገይዚኩም እንደተቃጠላችሁ ሙቱ በሏቸው። አበደን ላ ኑቀድሙ አየ አሐድን ላ ኑቀድሙ አየ ቀውልን على قول الله وقول رسول الله صلى الله عليه وسلم. هذا هو تحقيق الحب. محبة ما رقاقت مالت يهنو يهسنا درق دقمو أن يكون الله ورسوله أحب إليه مما سواه ماسيه حلاوة الإيمان تأمنا كنيوالن. والله حلاوة الإيمان يا كنيسو أسات وسط بورورت أسات أي توقو. عند صحابي رضي الله عنه وارضاه مما وجدوا حلاوة الإيمان أصحاب رسول الله صلى الله عليه وسلم كلهم كانوا يغوصون في بحار حلاوة الإيمان. كلهم بإيمان تعم بحر وسط يمي وان ينبرو. إنك صحابة وجمكاكل أندو إيه قدلت ولست أبالي حين أقتل مسلما على أي جنب كان في الله مصرعي وذاك في ذات الإله وإن يشأ يبارك على أوصال شلو ممزعي ولست أبالي دنتام يلنيال حين أقتل مسلما بأسلمنا ليس أنكيس قدل دنتام يلنيال على أي جنب كان في الله مصرعي مقادم ياي مودك ياي بيت يا وقتا جايهون I don't care والله من مسرع السماء نمال بيتشا بأسلمنا لايس أنيتش نوري بأسلمنا لايس أنيتش مموتي بيتشا نون جم فلقو بجرب عايهون بكأنيهون بقرا يهون بافتميد الدفا يهون I don't care على أي جنب كان في الله مصرعي لا الله بي يمودك أو مودك بيتኛው ማቅጣጫ ይሁን ምንም አያሳስበኝም ሐሳቤና ጭንቀቴ በእስልምና ላይ ኑሬ በእስልምና ላይ መሞት ብቻ ነው አለ وذاك يه قدام في ذات الاله لا الله سبال مهونو وذاك في ذات الاله لا الله بيينو اللهن سلوددكن يا الله شريعه سلوددكن يا الله ملكتنيا سلا تكتلكن رويه إياك قد من يالو وإن يشاء الله بشال يبارك على أوصال شلو ممزعي بتبت عتنو يسون يكفل لك روح بياسقبا ياسقبا الله بشا بسون يكفل فالوك تعطو تشاكين سنتالون بيانس بيانس كتعطاكين نكوان النجمر አምስት ጣቶች አሉ። አምስት ጣቶች ስንት ክፍል አላቸው? እያንዳንዱ 3 3 አላቸው። አንዱ እጅ ብቻ 15 ማለት ነው። 15 ሩህ ከአምስት ጣቶች ብቻ። 30 ሩህ ከሁለት ጣቶች ብቻ። 30 ሩህ ቀጥል መዳፍ እጃችን ወደ ክንዳችን መለያያ የዛን ያክል ሩህ ያስገባልኝና እነዛ ሩሆች ሁሉ بأسلمنا لايهوني أسلمنا نياتات أمكن لقدال باتشوال عندنا كبولا اللوسوج اللي هاسترشي هنا نققر والله نموتنا الفرام والله بموتني بمموتي بمقدالي من ما يسماني ميالا تشونو بزوريا ولتكبك لتسبسبو يدوني أسوج كافيروج حلاوة الإيمان يا طاط أمو سوج عالم الدنيا بملكك أتشو يمج أنك أبت مكنيات يلا أتشو يلقونس لأسلم منا يأسفل لاجي هنا نقر سالة درق مقيدة لي بميل نو ميالك صوت عند صحابي عمر بن الخطاب رضي الله عنه وارضاه وده هنا بوت على كواتشو أمير أدر قول كوت صحابه بمولو تماركونا السوم راسو الزاوك التماركو استهونو يا كافر عاقلو بتقام راجح مهونو سياي يسلطاني قماش لستهن اسلمنهن توالو والله لو أعطيتني ملكك وملك آبائك وأجدادك وملك العرب والعجم سبحان الله على أن أترك هذا الدين ما تركته ተወው ያንተ ግማሽ ስልጣን አለው። ስልጣንህ በሙሉ የአባቶች የአያቶች የቅድመ አያቶች ስልጣን በሙሉ የአረቦችና ከአረብ ውጭ ያሉ ስልጣኖች በሙሉ ተሰብስበው ለእኔ ቢሰጡኝ ዲን ልኢስላምን በመተው ፈንታ ወላሂ ዲኔን አልተውም አለ። አያችሁ ሸጃዓ ሐላወቱ ልኢማን ኢማንን እንዴት እያጣጣመው እንዳለ ከምንም ከምንም ምንም ከኢማን ጋር የሚወዳደር ነገር እንዳለ ላያችሁት። ሙእሚን የሆነ ሰው ራሱን አያረክስም። ስሜቱን በመከተል በዱንያዊ ቁሳቁስ በመዘንበል ሰዎች አስፈራርተውት ፈርቶ ኢማን በውስጡ ሐላወቱ ልኢማን ያገኘ ሰው ወላሂ ዓለም ዱንያ በአንድ እግሯ ብትቆምም ሂ ዳዝን ኬር። እዚህ ደረጃ የሚያደርስ ነው አየኩነ አላሁ ወረሱሉሁ አሐበ ኢለይህ ሚማ ሲዋሁማ። ሰዎች ነቢያችን ተወለዱበት የተወለዱበት ወር ነው ብለው ስለ ጨፈሩ አይደለም መሐባ የሚገለጸው፣ ያለ ያለ ንብረታቸው ስለ አረዱ አይደለም። አብዛኞቹ ዘካ እንኳን በወጉ አውጥተው የማያውቁ ሰዎች ናቸው። መውሊድ ሲባል ከብቶቻቸው ግመሎቻቸው የሚነዱት። በነገራችን ላይ እኔ ይህንን ስነግራችሁ ራያ አካባቢ ከራያ አካባቢ አብዱ ከራያ ቢኖር ያውቀዋል ቦታው። እኔ አቡ ሸመር ልጅ ነኝ። አቡ ሸመር ማለት በራያ ብቸኛ ሼክ ናቸው። በዚህ በሱፊያ ዙሪያ ላይ ወደ 12 የሚሆን ጦሪቃ ይሰጣሉ። የእናቴ አባት ናቸው። እዛው ነው ያደግኩት። እኔም ጦሪቀቱል ቃድርያ እና ሰማንያ ተቀብዬ ብዙ ነገር ስል ነበረ። ማ ቁልቱ ኢላ ኸይራን ላኢላሃ ኢላላህ አስተግፊሩላህ اللهم صل على محمد ነበረ። አልሐምዱሊላህ ከዛ ውጭ በረርኩኝ፣ አርሽ ላይ ሰገድኩኝ፣ መካ ላይ ሰገድኩኝ የሚባል አልደረስኩም። አልሐምዱሊላህ ረብል ዓለሚን እዛ ሳልደርስ ወደ ነቢዩ ሱና ሰለላሁ ዐለይሂ ወሰለም መጥቻለሁ። አርሽ ላይ ሄጄ አላውቅም፣ መካ ላይም ሄጄ እዛው አልሰገድኩም። በዛኛው መንገድ ማለት ነው መሄዱ ምንም ችግር የለውም። ወላኪን እኛ ጋ ረቢዕ አልአወል ላይ እኛ የእኛ ሐሪማ ማለት ነው የአያቴ ቦታ በአሁኑ ሰዓት እንዴት እንደሆነ ባላውቅም በዛ ጊዜ በነበርኩበት ሰዓት ከሀያ ከብቶች በላይ ይታረዳሉ። የፍየሉ የበጉ ምናምን ቁጥር የለውም። ከሀያ ከብቶች በላይ ግመል ወደ ሶስት አራት ይታረዳል በየአመቱ። የሚያመጡ ሰዎች አውቃቸዋለሁ። አንድ ቀን ዘካ እንኳን አውጥተው አያውቁም። ምስኪን ሲመጣባቸው ፊታቸው የሚያጨማድዱ ናቸው። መውሊድ ሲባሉ ግን ሸይጣን እንዴት እንደሚጫወትብን ሱብሓነላሂ አልከሪም ይዘው ይመጣሉ። አሃዳ ሑቡላህ ወሑቡ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ይሄ ነው አላህና የአላህ መልእክተኛ መውደድ። እሳቸው ሱና ያደረጉት እንደ ቢድዓ አድርገን ይዘን፣ እሳቸው ያልሰሩት ደግሞ እንደ ሱና አድርገን ተቀብለን። ዘካ በእስልምና በመጀመሪያ ደረጃ በፍቃደኝነት የሚሰራ ሳይሆን ግዴታ ነው፣ ምን አርካን ልኢስላም ነው። ዘካ ሳይወጣ ለመውሊድ የሚወጣ ገንዘብ የት ሊደርስ ነው? እንኳን አላህ ሸይጣንስ ይቀበለዋል? ለዛውም መውሊድ የማያከብር የነቢ ጠላት፣ መውሊድ የሚያከብር የነቢ ወዳጅ ተብሎ አዕዳኡ ልእስላሚ ወልሙስሊሚን የፈለሰፉት ከንቱ ፍልስፍናቸው በእስልምና ላይ ህጋዊ እውቅና እንዲያገኝ እየተደረገ ነው ያለው በአሁኑ ሰዓት። ማን ነው የሚያስከብረው ያለው? ከፈራ ለእስልምና ተጨንቀው በየቦታው ይህን ያክል ይመደብለት ተብሎ ቢላሂ ዓለይኩም ቢአይ ዓቅልን ወዲን ቢአይ ዓቅልን ወዲን ወቢአይ ዓቅልን ወሕክማ ደኸለት ሃዚህ ልቢድዓ ኢላ ልኡማ ወኢላ ዲን መታ ወከይፍ መን አድኸለሃ። ማን አስገባው? መቼ ገባ? እንዴትና ለምን ሳናውቅ? ነቢያችን የሚወዱት ምንድን ነው? ነቢያችን የሚጠሉት ምንድን ነው? አየኩን አላህ ወረሱሉሁ አሐበ ኢለይህ ሚማ ሲዋሁማ። ውዴታቸው የነሱ ንግግር ከማንም ንግግር በላይ፣ የነቢያችን ሰለላሁ ዐለይሂ ወሰለም ስራ ከማንም ስራ በላይ አድርገን ተቀብለን እስካልወደድነው ድረስ መሐባችን የምንገልጽበት ሌላ መንገድ የለንም። وأن يحب المرء لا يحبه إلا لله. الزي لا يقول لك لب النبل. هل تحب أخاك لأنه مسلم، لأنه آمن بما آمنت به؟ استيقول لك راسك إن نتأيك أني وندمين مودو لا إله إلا الله محمد رسول الله صلى الله عليه وسلم ويمسك كلني لك كلهن. أنت ما حسابي تقبل أني ما حسابه لك قبل نو يهنو محبتين يا جماعة. بهونو ساعات ودي قبلة زورو يمي سجد وندمون أني ألوه بتعملك كتسكال قبل درس مسلم أيدلم يتبال يمي اللفة فبت ساعات لا ينالنو يا مسجد إمام تبي وجه إن السمة مسلموش أيدلهم بلوس كما فرج الحمد لله اللهم أو كون دنزي سوج فراجو شالا درقاتشو إن أنت مسلم أيدلهم يالا شوت إن ينبي يالو بمدري أسرا شوت بس ما يتسرنو بمدري فتا شوت بس ما يتفتانو على نما الله سبحانه وتعالى الحمد لله من رحمة الله سبحانه وتعالى. تو قال لاتشو عنده صحابي رضي الله عنه وارضاه والله يوم القيامة الله سبحانه وتعالى أني لفرده ويمس عبات الناته يفرده بيلن الله يان تفردين نملو عبات الناتين الفل قمر. سبحان الله الكريم حسن الظن بالله رب العالمين سبحانه با الله لا يالا شو ملكم ترطاري ولا جو كم يازنوا له الله بيشكن به شلال. الله حاكم عادل الله فتحاوي الله سبحانه وتعالى تفبنيا أملاكنا سبحانه وتعالى سوازن واللي كموت كم يادنه الله سبحانه وتعالى فربه بتقدل شاله. الله لا أنت خيري هنا والسراس يا وقوال أواكي تفبنيا ركيك سلوهن الله سبحانه وتعالى وأنا كذلك أبات الناتي كم يفردوا لي يا الله سبحانه وتعالى فردي شالن يل ما نم تراسه ومدته تقبلنا يا نبي محبة تاقين يالك كميلين نبياتين يالون يشالين يال الساتشو يسروت يبك أن يال إلا ميسعني ما وسع النبي صلى الله عليه وسلم وما وسع أصحاب رسول الله صلى الله عليه وسلم فلا أجد ما يسعني في هذه الحياة الدنيا والتي تليها. لنبياتين يبك أتشو لأصحاب رسول الله صلى الله عليه وسلم يبك أتشو كالبك أن يمي بك أن يتها جنيالو بدنيا مهونة بآخرة على جنيم والله على جنيم أو قوالو على جنيم لنبياتين يبك أتشو يبك أن يال يساتشو سنة بكينو خلاص الله يقرأ لنين ديهم يا جماعة لو لا تن الله يقرأ لنين نبيتنا عليه الصلاة والسلام يك أيس ولنا كتاجة بكي أحتنو كبكيم بلاينو السم سرتنونو بهونو ساعات نبي عليه الصلاة والسلام أسر ركعة ويما سره لت ركعة بهار الساعات وست سنة يسجدو نبرا بله نقرها واندسو قبلية الظهر بعدية الظهر بعدية المغرب بعدية العشاء قبلية الصبح كم يسجد يلك لمن تسبسبا منزوما يالنين أنيج أوتم نبياتين أنو وداتش والن يمينو يمرتال نبياتين ياسكمتو تليلا من قرال لها جماعة سنة ما يساقل يساچو سنة ما يكتن نبياتين ودد كن مالتي چلال والله هاي چلم بزينو مفتن يو. سبحان الله يقول الشاعر العربي إذا سالت الدموع على الخدين عرف من بكى ممن تباكى. እንባዎች በሁለት ጉንጭ ላይ ሲፈሱ ያለቀሰና ያላቀሰ ተለይቶ ይታወቃል ይላል። የሰው እንባ ሲፈስ የእንባው አፈሳሰስ አይነቱ አወጣጡ አይተህ የትኛው አዝኗል የትኛው አላዘነም ያስታውቃል። ለማስመሰል የሚያለቅሰው ስለሞተለት የሚያለቅስ የሚደሰትም የሚያለቅሰው ሁሉ ይታወቃል። عرف من بكى ممن تباكى ያለቀሰን ያላቀሰ ተለይቶ ይታወቃል። በአሁኑ ሰዓት ሁላችንም ነቢያችንን እንወዳለን እንላለን አለይሂ ሰላቱ ወሰላም ኢትባዑ ሱና ላይ ግን ዜሮ ነን። وكل يدعي وصلا بليلى وليلى لا تقر لذا وذاك كلهم كليلى قار جنن ينت علن يالي ورال ليلى قل لهلهم أتا صدق الله تشوم أتا وقا تشوم اسكن نكاتيو ليلى كنت ودني على تيالي ورال سو هلو بمون بوقتو ينبرج كونجي يا سيدنج እኔ እኮ ከሌላ ጋር ግንኙነት አለኝ አላቃ እኮ አለኝ በጣም ወዳታለሁ በጣም ተወደኛለች ይላል ወሌይለ ላ ትቅሩ ለዛ ወዛከ ሌላ ግን ሁሉንም አታውቃቸው طيب واي يحب المراه لا يحبه الا لله ሙስሊሞች ወንድሞቻችን ሙስሊማት እህቶቻችን سنወዳቸው መስፈርቱ ምንድነው መስፈርቱ قوة العلاقة بشرع الله سبحانه وتعالى وبسنة رسول الله صلى الله عليه وسلم يا نبياتن فلك يا نبياتن منجد طبق ادرو وسلم ميزنا يا الله شريعتك كلهم بلاي ابلط وسلم يود سلم يكتل بتش بحساب سلا تسمع مو ايدلم والله بتام ميجرمن اختلاف العلماء يميلوا بانببكن قطر والله امباي تنانقنيال علماء سيخلالفو محباتشو يبلط يجلصلنيال لني لمن دونه تاوقالاچو محباتشو فيك አይደለም فيك አይደለም يوعددالو مساله لاي كن امام احمد بن حنبل الشيباني امام الشافعي انديت ادرغو اندمياموغسواچو تاوقالاچو لولا الشافعي لما عرفنا فقه الحديث بلو يا موقسواچو شيخناچو شافعي باينورو نروكن حديث ود فقه اندت اندمنقيرو كو اناوقم نبره بلو اموقسواچو ومع ذلك يخالف في مسائل ببركاتا عرفته نغراتوج ببركاتا مسائلوج يخالفواچو محباچو فيك አይደለም كلب يمنچ محبان والله اني هي سبحان الله اختلاف العلماء يميلوا بانببكن قطر انديت اندمواداچو علماءوچ والله فيك አይደለም دنيا ايتخلالفو ميواددار وقال الشافعي رحمه الله تعالى عليه كل الفقهاء عيال على ابي حنيفه فقهاءوچ بمولو يا ابو حنيفه لجوچ ناتشوا ومع ذلك يخالفه يخالفواچو አልኩ يخالفواچو فقهاء يتبالو بمولو يا ابو حنيفه لجوچ ناتشوا كابو حنيفه يتفلفلوا ناتشوا اعد ذكر نعمان لنا ان ذكره هو المسك ما كررته يفوح يا امام الشافعي عبد الله كنو نعمان ابو حنيفه ناتشوا نعمان ابو حنيفه نسياموغسو استي ابو حنيفه تاريخاتو استي دغاغماچو نغروني የሳቸው ታሪክ እኮ እንደ ሽቶ እኮ ነው ባሸተትከው ቁጥር ፍቅር ይጨምርባል ያቡ ሐኒፋም ታሪክ እንደዛው ነው አሉ ለምንድነው لا يحبه الا لله ብሎ ነበር የሚወዷቸው ሐሳባቸው ስለተስማሙ አልነበረም እከክልኝ ለከክልህ አልነበረም ፍቅራቸው እየተخلالፉም ይዋደዳሉ خلافቸው ደግሞ ودنينا ودنينا بمباب الزوري علي النبر قوة الحجة عند كل واحد منهما كهولتو كميخلا اللفو يميخلا اللفو دقاقي الله باروش إن علماء تنكر بلو يتهياتشو ماسر الجاي يتكتلو نبر ميخلا اللفو وأما زمننا هذا زمن الفتنة كل يدعي أنه على حق وخصمه على الباطل بل يكفره باهون ساعات يالنو رغم تشغراچن اكله وشتام نو اني بتشانين حقنيا اكله حق لا ايدلم اني بتشنيا نين حق لا يالهوت حق كني بتشا طبقو يميل سو نو يالو يمسجد امام تبيه حافظ القران تبيه ككافروج محل ادباباي لا يقومو እነሱም አኩ ሙስሊሞች አይደሉም ያ አላህ ይህች ንግግር ከአላህ ፊት ነብያችን አለይሂ ሰላቱ ወሰለም ሁለት ሰዎች አወሱ አንደኛው ያዕቡዱላህ ወልአኸሩ ያዕሲላህ አንደኛው አላህን ይገዛል ሁለተኛው ደግሞ አላህን ያመጻል قال العابد للعاصي አላህን የሚገዛ ሰውዬ፣ ማዕሲያ ለሚሰራው ሰውዬ እተቅላህ፣ አላህን ፍራ፣ ወደ አላህ ተመለስ አለው። ቃለ ደዕኒ ወረቢ፣ እኔን ተወኝ፣ ለአላህ ስብሓነሁ ወተዓላ ለአላህ ተወኝ፣ ለቀቅ አድርገኛሉ። በሚቀጥለው ቀን አንተ ሰውዬ አላህን ፍራ፣ ወደ አላህ ተመለስ፣ አላህን ተገዛ፣ ተወኝ፣ ለቀቅ አድርገኛሉ። መልሶ መላልሶ ነገረው። በስተ መጨረሻ ብስጭት ታለና ወላሂ ላ የግፊሩ ላሁ ለክ፣ በአላህ ምያለሁ አላህ አይምርህም አለው። በኋላ ሱብሓነላህ አላህ ተቆጣ። አላህ ተቆጣ በማን? ቢለዚ ቃለ ወላሂ ላ የግፊሩ ላሁ ለክ ፈቃለ ሱብሓነሁ ሚን ፈውቂ ሳቢዒ ሰማ፣ ከሰባተኛ ሰማይ በላይ ሆኖ መን ለዚ የተአላ ዓለያ፣ እኔን ተክቶ እየማለልኝ ያለው ደግሞ ማን ነው አለ። ቀድ ገፈርቱ ሊሃዛ ወአሕበጥቱ ዐመለ ሃዛ፣ የዚህኛው ወንጀል በሙሉ አውፉ ብየዋለሁ፣ የዚህኛው ስራ ደግሞ አልቀበልም አለ። አያችሁ፣ በአላህ ስራ ላይ ገብቶ መፍረድ። ሙስሊም ነው አይደለም የሚለው እኮ ሸሪዓው ያረቀቀው ሸሪዓው የደነገገልን አላህ መስፈርት አስቀምጧል፣ ምን ሲሰራ ከእስልምና እንደሚወጣ። እንዲያውም ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሙስሊም ለሙስሊም ወንድሙ ያ ካፊር ያለ ሰው ፈቀድ ባአል ኩፍሩ ቢአሐዲሂማ፣ ክህደት ከሁለቱ በአንዱ ላይ ይመጣል አሉ። ያ ሰውዬ እንዳለው ካፊር ከሆነ ነጃ ወጣ፣ ካልሆነ ግን ኩፍር ዝም ብሎ ሜዳ ላይ የሚቀር አይደለም፣ እላይቱ ላይ ተመልሶ ያርፍበታል አሉ። አላህ ስብሓነሁ ወተዓላ ይጠብቀን። ወንድም እህቶቼ፣ ወንድሞቻችሁ ስትወዷቸው ለምንድን ነው? በአሁኑ ሰዓት ለነገሩ ውዴታው የእንስሳ ውዴታ ሆኗል። አህያ ከአህያ ጋር ይቀላቀላል፣ ግመል ከግመል ጋር፣ ከብት ከከብት ጋር፣ ዶሮ ከዶሮ ጋር ነው አይደለ? አዎ። ወደ ኢትዮጵያ መለስ ስትል አንተ ምንድነህ? ትግሬ ትግሬ ከትግሬ ጋር፣ ኦሮሞ ከኦሮሞ ጋር፣ አማራ ከአማራ ጋር በአንድ ቋንቋ ስለሚግባቡ በዛው ያወራሉ። ሌላው ሁሉ እንደ ሙእሚን ሳይሆን እንደ ሰውም አይቆጥሩትም። ይህ አይነቱ መሐባ ያለው ሰው አላህ ይጠብቀን፣ ካለብንም አላህ ይገላግለንና የእንስሳ መሐባ ይባላል። የሰው መሐባ አይደለም፣ የሰው መሐባ አይደለም። ወንድም እህቶቼ፣ ወንድምህን ስትወደው የስጋ ዝምድና ስላለህ አይደለም፣ የአንድ ሀገር ሰዎች ስለሆናችሁ አይደለም፣ አንድ አይነት ቋንቋ ስለምታወሩ አይደለም። ወንድምህን የምትወደው ወአዩሕብ አልመርአ ላ ዩሕብሁ ኢላ ሊላህ፣ ለአላህ ብሎ። ለአላህ ብሎ ማለት ምን ማለት ነው? በአላህ እምነት ውስጥ ስላገኘው፣ አላህ በሚፈልገው በሚወደው መንገድ ስላገኘው። የሚጠላውስ ወላ ዩብጊዱሁ ኢላ ሊላህ፣ ለአላህ ብሎ ነው የሚጠላውም። ሲጠላውም የአላህ መንገድ ስለጣሰ፣ አላህ የሚጠላው ቦታ ላይ ስለተገኘ ይጠላዋል። ጥላቻውም የማዕስያው ልክ መሆን አለበት። ሰውየው 99 ኸይር አለው፣ አንዲት ሸር አለችው። አንተም መሐባህ 99 መሐባ ውደደው፣ 1% ጥላው። አሼክ መሐመድ ሳልሕ አልዑሰይሚን ረሕመቱላሂ ተዓላ ዓለይህ ወገፈረ ላሁ ለና ወለህ ወአስከነሁ ፈሲሐ ጀነቲህ፣ አንድ ገን ተጠየቁ ሙርተኪብ ልከቢራ ወሙርተኪቡ ልቢድዓ፣ ሙስሊም ነው ቢድዓ አለችው ወይም ሐራም ላይ ተዘፍቋል። በሌላ በኩል ስታየው ደግሞ የእስልምና መንገድ ላይ ነው ያለው። ሰው ነውና ደካማ ነውና ማዕሲያ ውስጥ ወድቋል፣ ቢድዓ ውስጥ ወድቋል። የሆነች ችግር አለችበት በዲኑ ላይ። እንዴት እናደርገው አሏቸው። ፈቃለ ረሒመሁላህ ኑሕቡሁ ወኑብጊዱሁ፣ እንወደዋለን እንጠላዋለን አሉ። አጭር ንግግር፣ እንወደዋለን እንጠላዋለንም አሉ። ኑሕቡሁ ሊአነሁ ሙእሚን፣ ሙእሚን እኮ ነው፣ ሙስሊም ወንድምህ እኮ ነው። ላኢላሃ ኢለላህ ሙሐመድ ረሱሉላህ ብሏል አይደለ? ውደደው። ቢሑቢሂ ሊላህ ወሊረሱሊሂ ወሊሸርዒላህ ሱብሓነሁ ወተዓላ ወሊሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም። በዲን አልኢስላም የቀረበው ያህል አንተም ውደደው በዛ ልክ። ወደ ሐራምና ወደ ሸይጣን መንገድ በገባበት ልክ ደግሞ በዛው ልክ ጥላው 99 ሐሰናት ይያለው በአንድት ሰይአ ብቻ አትጥላው 50% መጥፎ ሥራ አለው 50% መልካም ሥራ አለው ያንተም ውዴታ እንደዛ ክፈልና ሸራ አድርገው በዛች በ50% መልካም ሥራ ውደደው በ50% መጥፎ ሥራው ላይ ደግሞ ጥላው ለይተን ማስቀመጥ አለብን ሐላወቱ ኢማን የኢማንን ጣዕም የሚያገኘው ايحب المرء لا يحبه الا لله سبحانه وتعالى عندن سو لا الله بلو سيودو انديون بتام يغرماچوحال لا الله بلو وديتا بدنياوي نغر انكون بايغبابوم بيلايو بيطالوم انكون محبه ايطفا ما انه يالو نبياچن صلى الله عليه وسلم نبياچن عليه الصلاه والسلام في الحديث السبعه الذين يذلهم الله تحت ظله يوم لا ظل الا ظله طلاب على اللبس ساعات يا الله سبحانه وتعالى يا عرش طلا سر كم يقمطوا سوت مكاكل لا الله بلو يتواددوا اجتمع عليه وتفرق عليه بقى الله محبه لا يتسمامتو ابرو ينورالو يا الله محبه بقى الله بلو توادوا دغمو يلياياالو መለያየት አለ በመካከላቸው ተጣልተው ተቆራርጠው በቃ አይነህን ላፈራል እስላማዊ ወንድማማችነታቸውና እስላማዊ ፍቅራቸው ግን አልጠፋም ስቲል ምን ማለት ነው ሱብሃንአላህ እንደውቁ በእስልምና ያልተነገረ ጉዳውድ እኮ የለም ትወደዋለ ትጠላዋለ هذا كلام يعني الشيخ محمد صالح العثيمين محمد صالح ابن عثيمين رحمه الله تعالى عليه ماذا نفعل بمرتكب الحرام او مرتكب السيئات او مرتكب البدع قال نحبه ونبغضه شوف كلامه وافق مع كلام النبي صلى الله عليه وسلم كنبياتي نغغر غير سيسماما اجتمع عليه وتفرق عليه ابرو ينورالو على الحب في الله يلياياالو على الحب في الله اندي تستمثال يسطون سيبالو علماء ባልና ምስት ባልና ምስት እስላማዊ ጋብቻ እስላማዊ ምርጫ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ለሴቲቱም ለወንዱም የሰጧቸው የምርጫ መንገድ አንድ አይነት ነው አይደል ምን አሉ اذا اتاكم من ترضون እህቶች ያዳምጡ ስንት መኪና አለው ስንት ቤት አለው ቁንጅናው ውበቱ ቁመናው ምናምኑ ምናምኑ አትበሉ ኮተት አትሰብስቡ من قالوا النبي صلى الله عليه وسلم اذا اتاكم من ترضون دينه وامانته من ترضون دينه وخلقه ايماننا تامانيته يمتودلت سو سيمتا مؤمن نو موحد نو من اهل السنه نو سنه وطبق ادرغو يازه نو تاماني نو فزوجوه داروا قالوا النبي صلى الله عليه وسلم እህቶቼ ምርጫሽ ምን መሆን አለበት ወንድ ስትፈልጊ መልክ አይጣላም يعني ግን መሰረቱ ኢማን ይሁን መልክ ካለው ግድ የለም ኢማን ቀስ ብሎ ሲያገባ ይመጣል አይባልም አንድ ጊዜ እኔ አንዷም ማከረችኝ ከሌላ ገባ ነው አለችኝ والله እንግዲህ ልጅነት ያጠቃዋል አልኳት በአሽሙር መሆኑ ነው ምን ማለትህ ነው አለችኝ እንግዲህ ጫቱም ምንም ምናምንም ያግበሰብሳለ ትዳር ይሆናል ወይ አልኩት ወአለይኩም ሰላም ወራህመቱላሂ ወበረካቱ ሲያገባ ይስተካከላል አለች እሺ አልኳትና አገባችሁ ከዛ በኋላ ሲያገባ እሳት ሆነ ይባሰ ቢታድርም እየሰከረ መምጣት ምናምን መጨረሻ ላይ አይኑን ላፈራለች ምርጫሽ እኮ መጀመሪያ አላስተካከልሽም በኢማኑ አይደለም የወደድሽው ኢማኑ ሳትወደው በሌላ ተዋደው ይገናኙና መጨረሻ ላይ ትዳር ውስጥ ገብተው ሲቃጠሩ ይሆነ ያልሆነ ይቀላቅላሉ ምርጫዋ ለአላህ ብላ ወዳው ኢማኑ ነው የወደደችለት ወንድየውስ ቱንከሁል መርአቱ ለአርባ لمالها ولجمالها ولحسبها ونسبها ولدينها فاظفر بذات الدين تريبت يداك የወንዶች ምርጫ ወደ አራት ይከፋፈላል። አንዳንድ መልኳ ይላል፣ አንዳንድ ሀብቷ ይላል፣ አንዳንዱ ዘሯ የኛ ነች ይላል፣ አራተኛው ብልጣ ብልጡ ኢማኗ ይላል፣ ኢማንኛ የሆነችዋ ይላል። አደለ? የሁለቱ ምርጫ እንግዲህ እንዲመርጡት የተሰጣቸው ሙእሚና ሙእሚን መሆን ነው። አደለ? አላህ ስብሓነ ወተዓላን የአላህ ትክክለኛ ባሪያ ስለሆነ ምረጭው፣ የአላህ ትክክለኛ ባሪያ ስለሆነች ምረጣት። በዛ ተገናኛችሁ፣ በትዳር ዓለም አብራችሁ ስትቀጥሉ አልተግባባችሁም፣ ትለያያላችሁ፣ ትፋታላችሁ። እስላማዊ ወንድም እህት ግን አይጠፋም። በእስላማዊ ትጠያየቃላችሁ፣ ትረዳዳላችሁ። ትላንትና ሚስቴ ቆይታ የፈታኋት ነች፣ አይኗን ላፈር አይባልም፣ አይኗን ላፈር አይባልም። ትላንትና ባሌ ቆይቶ የፈታውተው የታባቱ አይባልም። በትዳር ዓለም አንግባባ ብለን ስንለያይ ምንድን ነው የምናደርገው? ሰውየው ኢማኑም ማሽሟጠጥ፣ ዲኑም ያን ያክል ነው ዝርክርክ ነው ማለት እንጀምራለን። ሌላ ሌላ ወሬ ይጀምራል ማለት ነው። ግን በትክክል ለአላህ ስብሓነሁ ወተዓላ ብሎ የተዋደደ ሰው ተጣልቶ ቢለያይም እንኳን እስላማዊ ወንድማማችነቱና እስላማዊ እህትማማችነቱ አይጠፋም። በንግድ ዓለም እንገናኛለን፣ በጉርብትና እንገናኛለን፣ ግን መልሰን አልተግባባንም፣ ተጣላን። እስላማዊ ወንድማማችነታችን ግን አይጠፋም። በእስላማዊ ወንድማማችነታችን እንጠያየቃለን፣ በእስላማዊ ወንድማማችነታችን እንረዳዳለን፣ እንተጋገዛለን። በቢዝነስ ዓለም አልተግባባንም እንጂ በሌላ በሌላም የተለያዩ ዘርፎች አሉ። የዓለም ዱንያ እንቅስቃሴዎች ሁሉ በአንዱ አልተግባባንም፣ ግን ስንለያይና ስንጣላ እስላማዊ ወንድማማችነታችን አይነካም። በአሁኑ ሰዓት እስላማዊ ወንድማማችነቱ የሚያፈርስ ሁኔታ ንግግር እየሰማን ነው፣ ስራም እየተሰራ ነው። ለምን? መሰረቱ ብልሹ ነው። ማ አሐበሁ ሊላህ አዩሕብ አልመርአ ላ ዩሕብሁ ኢላ ሊላህ የሚለው መሰረት የለውም። ውሸት ነበረ፣ ሲጣሉ ተገለጸ ማለት ነው። ውሸት ነበረና ነው ግልጽ የሆነው። እና ወንድም እህቶቼ፣ ሌላው ላይ የምናየው ያለነው እኛም ላይ እንዳይታይ አደራ። በሐሳብ አልተግባባችሁም፣ በቢዝነስ ዓለም ተጣልታችኋል፣ በቢዝነስ ሁለተኛ እንዳትገናኙ፣ በእስላማዊ ወንድማማችነት ግን አብራችሁ ቀጥሉ። መስጂድ ላይ ወንድምህ ምከረው፣ እህትሽ ምከሪያት። ሱብሃንአላህ። በተለያዩ ነገራቶች ተገናኝተን ብንጣላም በእስላማዊ ጉዳይ ላይ ግን አንድ ነን። መሰረቱ ካወቅ ነው ያኔ ሐላወቱል ኢማን ታገኘዋለህ። ወላሂ ኢማን ይጥማል፣ ይጥማል። ዓለም ዱንያ ላይ ያሉ ሀብቶች በሙሉ ቢያመጡልህ እምብየው የሚያሰኝ ጣዕም አለው ኢማን። እንኳንስ የአንዲት መንደር የመጅልስ ተወካይ ሊያደርጉህ ብለህ ቀርቶ የአንዲት መንደር ትንሽዬ ገንዘብ ያለው ሰው እናድርግህ ብለውህ ቀርቶ የዓለም ዱንያ ቁጥር አንድ ቢሊዮነር እናድርግህ ቢሉህ እንኳን የማትለቅበት ሐላወቱል ኢማን አለ። ኢን አሕበብተ አኻከ ወኢን አሕበብቲ ኡኽቲኪ ሊላሂ ሱብሓነሁ ወተዓላ ለአላህ ተብለው ከተዋደድን ማለት ነው። ሀዛ ሁወል ሑቡ ፊላህ። ስንጣላም በዛው ነው መሆን ያለበት። ጥሉ ዱንያዊ ከሆነ አልተግባባንም ነው የሚባለው እንጂ ተጣላን እንኳን ለማለት ደረጃ የለውም፣ አይበቃም፣ አይደርስም እዛ ቦታ ላይ። ሶስተኛ ወአየክረሀ አንየዑደ ፊል ኩፍሪ በዕደ ኢዝ አንቀደሁ አላሁ ሱብሓነሁ ወተዓላ ከማ የክረሁ አዩቅዘፈ ፊናር። እሳት ውስጥ ቢወረውሩት የሚሰቀጥጠው ያህል የሚጠላው ያህል ወደ ኩፍር መመለሱም መጥላቱ ነው። በአሁኑ ሰዓት ሽርክያት ሽርክ ናቸው ቢድዓ ናቸው የሚባሉ ሁሉ በቀላሉ እንዘፈቅባቸዋለን። ወደ ኩፍር የሚወስደው መንገድ እሳት ላይ ሲወረውሩት የሚዘገንነው የሚያስጠላው ያህል ሊጠላው ይገባል። ሐላወቱል ኢማን ለማግኘት አላህ ሱብሓነሁ ወተዓላ ዋና ዋና የኩፍር አለቆች አህለል ኪታቦችን ሐቅ ካወቁ በኋላ ያፈነገጡ አይሁዳውያኖችና ክርስቲያኖች ሲጠቅሳቸው ሶላት በሰገድን ቁጥር አላህዬ ከነሱ ጋር እንዳታደርገን በሉኝ ለምኑኝ ብሎ አስቀምጦልናል። ምን በማለት اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم. من هم يا جماعة؟ بفتن الصافو اللي من المغضوب عليهم؟ يا الله قلت أي ورد باتشو إنما ناتشو المغضوب عليهم هم اليهود أليس كذلك؟ أيهودا ويانوش أيدلو؟ أيهودا ويانوش ناتشو يا الله قلت أي ورد باتشو حقون كاوكو بوهالا يفنقتو وغضب الله عليهم يا لاتشو ولا الضالين من قد مسلواتشو يتولاقدو كالنسوة تادرقن من دناتشو كريستيانوش امنت مسلواتشو امنت عالبن ينتي زوين ميقوازوناتشو عند النسوة تادرقن يالنو عدل سراتشن بمولو جن كتاية كايهودنا كريستيان بلاينو ሁላችንም እከለ እከሊት አለላችሁ ምን እኔ ስለ ራሴ ላስተንትን እውን የኔ ስራ የክርስቲያኖች ስራ አይመስልም ወይ እውን የኔ ስራ የአይሁዳውያኖች ስራ አይመስልም ወይ እስቲ ቀደም ተከተሉን ጠብቀን እስቲ እንከታተል በአሁኑ ሰዓት እንኳን የነብያችን ሰለላሁ ዐለይሂ ወሰለም መሐባችን ለመግለጽ ሱናቸው መከተል ሳይሆን ያዝ ነው ክርስቲያኖች ልደተ ክርስቶስ ሲሉ እኛ ለደተ መሐመድ ማለት አይደለ የተያዘው መሐባው ያ جماعه የነብዩ ሰለላሁ ዐለይሂ ወሰለም መሐባ በዚህ ነው እንደሚገለጸው ነብያችን ጨፍሩልኝ ብለዋል እረዱ ገምዱ ብለዋል እንዴ والله አላሉ በህይወት ይያሉም እንኳንስ ሙተው ቀርቶ በህይወት ይያሉ የሰደቃ ገንዘብ አይፈልጉም ነበር ለዛውም ዘካ ያልወጣለት የሰደቃ ገንዘብ ዘካ በወጉ የማይወጣ ሰው የነብያችን መሐባ መግለጫ ከዛ ቆሻሻ ገንዘብ አውጥቶ የነብዩ መውሊድ ብሎ ሊደግስ ነው አሃደ حب رسول الله صلى الله عليه وسلم ነብያችን መውደድ ይህ ነው بالله عليكم يا جماعه ወደ حقላችን እንመለስ ወደ حقላችን እንመለስ ወደ ኩፍር መመለስ መጥላት አለበት ወደ እሳት ቢወረውሩት የሚጠላው ያህል እንዲያ ወረ እንዲያው የዛን ያህል ባይሆንም የሱ ግማሽ ቢሆንልን ጥላቻው ለተተቢዑን ሰነነ الذين من قبلكم شبرا بشبر وزراعا بزراع حزو القزه بالقزه حتى لو دخلوا جحر ضب لدخلتموه فقيل له يا رسول الله آل يهود والنصارى قالوا فمن وده اخر الزمان step by step የምትሰሩት ስራ በሙሉ ከአይሁዳውያኖችና ከክርስቲያኖች ይመሳሰላል አሉ። ቆሻሻ የሆነ ጉድጓድ ውስጥ ቢገቡም እንኳን ምን አይተው ነው የገቡት ብላችሁ እናንተም ትገቡታላችሁ አሉ። ቱሪስት እየተባለ በየቦታው የሚደረገው ያለው ማለት ነው። ያ جماعه ነብያችን በሚወዱት መልኩ እንወደዳቸው። ነብያችን ባስቀመጡልን መልኩ እርስ በርሳችን እንዋደድ። ያን የኢማንን ጣም እናገኛለን ወንድማችን በሐሳብ ስለخلፈን ብቻ የኛ ጣላት አድርገን አንያዘው እህታችን በሐሳብ ስላልተግባባን ብቻ ጣላት አድርገን አንያዛት እስቲ ቁጭ ብለን እንወያይ እንነጋገር እስቲ ማስረጃ አምጣ ማስረጃ ሻምጥ አምጭስት እንባባል ሐዲሱ صحيح ነው አይደለም منسوخ ነው አይደለም የሚለው እስቲ እንየው ቁርአኑ ማን ነው ይፈሰረልህ የነብዩ ሱና አለይሂ ሰላቱ ወሰለም ማን ነው የነገረ ትላንትና የመጡ ሰዎች ዲን አልኢስላም ላይ ጨምረው ሲሰጡን ዝም ብለው በማር ለውሰው መርዝ ስለሰጡን ዝም ብለን እንቀበል ያ جماعه ወደ አቅላችን እንመለስ አላህን እንፍራ جماعه እስልምና በዚህ መልኩ አይደለም የሚገለጸው وان شاء الله تعالى محبه الرسول صلى الله عليه وسلم የሚገለጸው በመንደነው ከተባለ መጀመሪያ الاتباع الله سبحانه وتعالى قل ان كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم ውዴታ የሚገለጸው በመላስ ሳይሆን በተግባር ነው። የአላህ መንገድ ስንከተልና የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሁሉም በላይ አድርገን ስንይዘው ነው ያኔ ነው እነሱን እንወዳቸዋለን ብለን ተረታችን ነፍተን መናገር የምንችለው። ይህች አያ ሰሓባ ሪድዋኑላሂ ተዓላ ዐለይሂም ወረዳሁም አያቱል ሚሕና እያሉ ይጠሯት ነበረ። የፈተና አያ አላህ እወዳለሁ ነቢያችንን እወዳለሁ የሚለው ሁሉ በተግባር ማሳየት እንዳለበት የምትፈትን አያ ነቻል። ነቢያችን ምን ይሰሩ ነበር? ነቢያችንን የሚወድ ዓለይሂ ሰላቱ ወሰላም ምን ላደርግላቸው ብሎ ማሰብ ሳይሆን ምን ይሰሩ ነበር ብሎ መከተል ነው ያለበት። ምን ይሰሩ ነበረ፣ ምን ይወዱ ነበረ እንጂ ምን ላደርግላቸው፣ ዶሮ ልረድላቸው ወይምስ ግመል፣ ፍየል ይሻላል ወይምስ አህያ እያለ አይደለም። መንገዱ ተገልጿል፣ ተቀምጧል። የውዴታ መግለጫው ተቀምጧል። ምንም ሌላ ተጨማሪ አያስፈልገው። ሁለተኛ አላ ተድኹላ ፊ ዓመሊን አው ቀውሊን አው ኢዕቲቃድን ኢላ ባዕደ ቀውሊ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢላ ባዕደ ቀውሊ ላሂ ስብሓነሁ ወተዓላ ወባዕደ ቀውሊ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ወደ ማንኛውም ስራ ስንሰራ ወይም ደግሞ ስንገባ ወይም የፈለገ ይሁን ሀሳብ ስናመጣ የአላህና የአላህ መልእክተኛ ንግግር ተንተርሰን እንጂ በእነሱ ላይ ተረማምደን አይደለም። እነሱን ተረማምደናቸው ሳይሆን እነሱን ተከትለን መሆን አለበት። የቁል ላሁ ስብሓነሁ ወተዓላ ያ አዩሃ ለዚነ አመኑ ላ ቱቀድሙ በይነ የደይ ላህ ወረሱሊ ወተቁ ላህ እና ላህ ሰሚዑን ዓሊም። እናንተ ያመናችሁ ሰዎች ሆይ እኛን ነው እኔና እናንተ ያመናችሁ ሰዎች ሆይ ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለን አምነናል። ወደ ማን ከአላህ ንግግርና ከነቢያችን ሰለላሁ ዐለይሂ ወሰለም ንግግር ምንም ነገር አታስቀድሙ። ላ ቱቀድሙ ቀውላን ወላ ፊዕላን ዓላ ቀውሊላሂ ወረሱሊሂ ሰለላሁ ዐለይሂ ወሰለም ዓላ ቀውሊላሂ ወቀውሊ ወፊዕሊ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ከአላህ ንግግርና ከነቢያችን ሰለላሁ ዐለይሂ ወሰለም ንግግርና ስራ አልፋችሁ ሌላ አታድርጉ። እነሱን አትቅደሟቸው፣ እነሱን ተከትላችሁ ተጓዙ ነው የሚለው አላህ ሱብሓነሁ ወተዓላ። አልኢትባዕ ወአላ ተቅዱመ ኢላ ፊዕልን አው ቀውልን ኢላ ባዕደ ቀውሊላሂ ወረሱሊሂ ሰለላሁ ዐለይሂ ወሰለም። ሶስተኛው በምንም ተአምር የአላህና የነቢያችን ሰለላሁ ዐለይሂ ወሰለም ትእዛዛት መክለፍ የለብንም። ትክክለኛ አላህና የአላህ መልእክተኛን የምንወድ ከሆነ የቁል ላሁ ስብሓነሁ ወተዓላ ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ ላሁ ወረሱሉሁ አምረን አየኩነ ለሁም ልኽያረቱ ምን አምርህም። ለሙእሚን ሰው አይገባም አለ አላህ ስብሓነሁ ወተዓላ። ሙእሚን ነኝ አልክ አይደለ? አይገባም። ምን ወማ ካነ ሊሙእሚንን ወላ ሙእሚና ሙእሚና ለሆነች ሴትና ሙእሚን ለሆነ ወንድ አይገባም። ኢዛ ቀደ ላሁ ወረሱሉሁ አምረን አላህና የአላህ መልእክተኛ የሆነ ፍርድ ከሰጡ አየኩነ ለሁም ልኽያረቱ ምን አምርህም ከራሳቸው አማራጭ ሊፈልጉ አይገባም። መጀመሪያ ላኢላሃ ኢለላህ ሙሐመድን ረሱሉላህ ብለን ስናምን እነሱ ያሉት በሙሉ ቢመቸኝም ባይመቸኝም ልከተለው ብለን ነው የተቀበል ነው። እስማዑ ኢላ ቀውሊ ኡሚና ዓኢሻ ረዲየላሁ ዐንሃ ወርዳሃ። ኡሙና ዓኢሻ አላህ ነገረ ስራቸው ይውደድላቸውና ከለታት አንድ ቀን ሒና ለምን አታረጉም ተብለው ሲጠየቁ ሒና እወድ ነበር አሉ። ወላኪነ ኸሊሊ የክረሁሁ ወዳጄ ሙሐመድ ዓለይሂ ሰላቱ ወሰላም ግን ሽታው ይጠሉት ስለነበረ ለሳቸው ላለማስከፋት ብዬ የምወደው ነገር ትቻለሁ አሉ። የምንወደው ነገር ቢሆንም ራሱ የአላህ መልእክተኛ አይወዱትም። የአላህ መልእክተኛ ምንም ሱብሓነላህ፣ ሴቶች መኳኳል ትወዳላችሁ አይደለም? ትወዳላችሁ። አላህ እኮ ነው የነገረን፣ እናንተን አይተን አይደለም። አወመን ዩነሸኡ ፊል ሒልየቲ ወሁወ ፊል ኺሳሚ ገይሩ ሙቢን ይላችኋል እኮ። ዩነሸኡ ፊል ሒልያ ውበት፣ መኳኳል፣ ማጌጥ ደስ ይላቸዋል ሴቶች። አትፍረዱባቸው። አላህ ስብሐነሁ ወተዓላ ዓሊሙ ሲሪ ወአኽፋ የሆነ እንዲህ ይላልና መኳኳል ከፈለጉ ያኒ እንዲኳኳሉ እንዲዋቡ አድርጓቸው። ሱብሓነላህ። ሒና ማድረግ እንግዲህ እንደዚህ ማጌጥ ቆንጆ ቆንጆ ከሆነ ነቢያችን ስለጠሉት ብቻ ሐላል ከመሆኑም ጋር እንዲያውም ሱና ኖረ ነቢ ሰለላሁ ዐለይሂ ወሰለም የእጅ የሴትና የወንድ እጅ መሆኑ መለየቱ መዋብ አለበት ብለዋል። አየዱ ምርአቲን ሂየ አም የዱ ረጁል አሉ። አንዷ ሴትዮ እጇ ያኔ ዝም ብሎ እንደ ወንድ ሆኖ ምን ነው የሴት ነው የወንድ ነው አትሸላልመውም ዳሩ። ሱብሓነላህ። ወመዓ ዛሊክ ሽታው ስለጠሉት ብቻ ሒና ሐራም ሳይሉት ነቢያችን የጠሉት አላ ማዕነ ወርዳ። እህቶቼ ወንድሞቼ፣ የምትወዱት ምንም የማይጠቅመን ነገር መሰረት የሌለው ነገር ተዉ፣ ነቢያችን አይወዱትም ሲባል የተለያየ ትርክ ምርክ እየሰበሰብን ቢያንስ ቢያንስ ሱና ባይሆንም ሐሰና ቢሆን ምን አለበት? ቢድዓ ቢድዓ ነው እናምናለን፣ ግን ቢድዓቱን ሐሰና ቢሆን ምን አለበት? ሐሰና የሚለው ስያሜ ራሱ የሚሰጠው ማን ነው? አላህ በቁርአኑ ካልሰጠው፣ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ካልሰጡት፣ እኔ እናንተ ተስማምተን ነው እንደ ሐሰና የምንለው? ሐሰና መሆኑ ራሱ እኮ አላህና የአላህ መልእክተኛ ሊነግሩን ይገባል። እኔና እናንተ ተሰብስበን የፈለገ ያህል ሐሰና ነው ብንለው ዋጋ የለውም። አላህ ሱብሓነሁ ወተዓላ ያሳውቀን። ያ ጀማዓ ከዚሁ በመነሳት አንዳንድ የእስልምና ጠላቶች ቢድዓ ሆኖ ሳለ የሙስሊሞች የነቢያችን መውደዳቸው ምልክትና መጥላታቸው ምልክት አድርገው የሚያስቀምጡት አንዱ መውሊድ ነው። በተለይ አሁን በአሁኑ ሰዓት በያዝ ነው ዲን አልኢስላም መጥፋት አለበት ብለው የእስልምና ጠላቶች በገንዘባቸውም በሐሳባቸውም በሚተጋገዙበት ሰዓት ሙስሊሙ ማህበረሰብ የተዋደደው መጀመሪያውኑ ለአላህ ብሎ ከሆነ ሙስሊም ያኒ መውሊድ አይለያየውም። በመውሊድ የሚለይ ከእስልምናና ከሙስሊሞች ጠላቶች አንለየውም። መውሊድ በመጀመሪያ መሰረት ስለሌለው አደርጋለሁ አለ አድርግ፣ ደስ ካለህ አድርግ፣ ነገር ግን ሰዋብ አገኝበታለሁ ይህን ያክል አጅር ያስገኛል ብለህ ከሆነ ከቁርአንና ከሐዲስ ማስረጃ ልታቀርብ የግድ ይልሃል። ሰዋብ አለው ለማለት ይሄ ነገር የተወደደ ነው ለማለት ማን ነው የተናገረው? እስልምና በቁርአንና በሐዲስ ነው የሚገለጸው። በዛ ከተገለጸ ቁል ቃለ አላህ አው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ከሁለቱ ንግግር አምጣ። ካለለ እሰራለሁ በል ሰራ፣ ግን የውዴታ መለኪያ መሆን አይገባውም። ወንድም እህቶቼ ከባባድ የሆኑ ኃላፊነት ወደፊት ይጠብቁናል። ኃይላችን መቆጠብ አለብን። እርስ በርሳችን ስንነታረክና ስንጨቃጭቅ ብዙ ስራ ሳንሰራ እንቀራለን። ለማይረቡ ነገራቶች ብለን ወላሂ የፈረስ ደም እየፈሰሰ ድመቴ ለምን ተገደለች ብሎ አካኪ ዘራፍ የሚል ሰው ካለ አቅል የለውም። ከባባድ የሆኑ ኃላፊነት ይጠብቁናል። ከባባድ የሆኑ ስራዎች ይጠብቁናል። ኃይላችን መቆጠብ አለብን። በትርክ ምርክ መነጫነጭ መነታረክ የለብንም። አላህ ስብሐነሁ ወተዓላ አንድ ያድርገን። አላህ ስብሐነሁ ወተዓላ በመካከላችን ለመበታተን የሚዳርጉ ነገራቶች ሁሉ ያርቅልን። አላህ ስብሐነሁ ወተዓላ በትክክለኛው መንገድ አላህ በሚወደው መንገድ ተጉዘው ለአላህ ብቻ ብለው ሰርተው የውመል ቂያማም ጀነት በዱንያም ኒዕማና ዲን አልኢስላምን በቀላል ሁኔታ ከሚያስተምሩ የአላህ ባሮች ያደርገን። ለዲናቸው መስዋዕት ከፍለው ብዙ ስራ ሰርተው ከአላህ ጋር ከሚገናኙ ደጋግ የአላህ ባሮች ያደርገን። መነታረክ፣ መነጫነጭ፣ መበታተን አላህ ያረቀልን። አላህ እንዲያደርገን። አላህ ሱብሓነሁ ወተዓላ በመካከላችን ገብተው እንደ እሳት የሚያባሉም ምላሳቸውም እጃቸውም እግራቸውም ይያዝልን። ዲን አልኢስላምና እስልምናንና ሙስሊሞችን አጠፋለሁ እስልምናንና ሙስሊሞችን አሰቃያለሁ የሚል ሰው ሁሉ አላህዬ አይኑ ጨለማ ጉልበቱ ቀጤማ ውሉ ይጥፋው የአላህ ስብሓነ ወተዓላ አላህ የአርሐመ ራሒሚን እንክት እንክትክት አድርግልን። አላህዬ ታውቀዋለህና የእኛን በደል፣ ዛሬም ግደል፣ ነገም ግደል፣ ሁሌም ግደል የአላህ የአርሐመ ራሒሚን። ሰላም የሚያሳጡ ሰላም የሚነሱ ሁሉ ሩሓቸው ንሳቸው የአላህ፣ ውላቸው እንዲጠፋቸው አድርጋቸው። እልም ያለ ሜዳ ወይም እልም ያለ ጫካ ላይ መንገዱ እንደጠፋቸው አየር ላይ ኮምፓሱ እንደጠፋበት አውሮፕላን አድርጋቸው የአርሐመ ራሒሚን። ወያ ሙጂብ አደዓዋት ወያ ቃዲየ አልሓጃት የአርሐመ ራሒሚን፣ በዓለም ዙሪያ ላይ ያሉ አንተን በብቸኝነት ሊያመልኩህ የሚፈልጉ ሁሉ አላህ የኦፖርቹኒቲው ስጣቸው፣ መንገዱ ሁሉ አግራልን። አመሉም ኢኽላሱም መዋደዱም ስጠን የአርሐመ ራሒሚን። የኢማንን ጣዕም ማጣጣም የሚፈልግ እንግዲህ እነዚህ ሶስት ነገራቶች ቅደም ተከተሉን ጠብቆ አስተንትኖ ሊሄድ ይገባዋል። وهذا وبالله التوفيق والسلام عليكم ورحمة الله وبركاته إن أصبت الحق فمن الله وإن أخطأت فمني ومن الشيطان والله ورسوله منه براء وآخر دعوانا أن الحمد لله رب العالمين مايك تكبلون إن شاء الله الجود لا أقربنا لزهر للزقاجين إن شاء الله جزاك الله خيرا في الله وتعالى جنتنا والسلام عليكم ورحمة الله وبركاته.